اقرأ. أن الرسول كانت لهم آيات، كانت لموسى عصا ولثمود الناقة، وكان عيسى يحيي الموتى. فأتنا بآية كما أرسل الأولون، وكان يظنون أنهم وكانوا يظنون أن من خواص بأنهم يقدرون على أحد هذه الخوارق والمعجزات متى جاءوا، كما يقدر عامة الناس على أعمالهم الطبيعية. فاقترحوا عليه صلى الله عليه وسلم أن يجعل لهم قصبا ذهبا، أو يسير عنهم الجبال، ويبذل لهم البلاد ويجري فيها الأنهار، أو يبعث من مضى من آبائهم حتى يشهدوا بأنه رسول وقال لن نؤمن لك حتى تذكر لنا من الأرض ينبوعا، أو تكون لك جنة من نخيل وعنب فتفجر الأنهار خلالها تفجيرا، أو تسقط السماء كما زعمت علينا كسفا، أو تأتي بالله والملائكة قبيلا، أو يكون لك بيت من زخرف أو ترقى في السماء ولن نؤمن لرشدك حتى تنزل علينا كتابا نقرأه. وقد أبدوا رغبتهم في الإسلام إذا أتى النبي صلى الله عليه وسلم بما اقتربوا، وأقسموا بالله جهد أيمانهم لئن جاءتهم آية ليؤمنن بها. فدعا الله أن يريهم ما طلبوا، ورجاء إسلامهم، فجاء جبريل وخيره بين أن يريهم الله ما طلبوا، فمن كفر بعد ذلك منهم عذبه عذابا لا يعذبه أحدا من العالمين، وبين أن يفتح لهم باب التوبة والرحمة، فقال بل باب التوبة والرحمة. فلما اختار النبي صلى الله عليه وسلم هذا، أنزل الله عليه جوابا مقترحات المشركين، فقال له: قل سبحان ربي هل كنت إلا بشرا رسولا. جدال المشركين وطلبهم الآيات. ለነብዩ አለይሂ ሰላቱ ወሰለም ያ በመካ ከተማ ተወልደው እድሜያቸው 40 ሲሞላ የአላህ Subhanahu Wa Ta'ala ንቡዋ ተቀበሉና ወደ ጌታቸው ፍቃድ ሰዎችን መጥራት ማስተባበት ጀመሩ። ያኔ ጥላቶቻቸው የተለመደውን ስንኩል አስተሳሰብ ላለመተው የተለያዩ እንቅፋትና ችግሮች ፈጠሩባቸው። በሳቸውም በተከታዮቻቸውም ላይ የተለያዩ ጥቃቶች ተሰነዘሩ ማለት ነው። ከዚያ በኋላ ነገሩ እየገፋ ሲሄድና ጥያቄዎች እየጠጠሩ ሲመጡ እነሱ ለመቀበል ፍላጎት ስለሌላቸው ዝም ብለው እምቢ አሉ። ላለመባል አግባብ የሌላቸው ጥያቄዎችን ማቅረብ ጀመሩ ማለት ነው። በድርቅና ነው እናንተ እንዳይባሉ እኛ እኮ እንደዚህ አርግ ብለ ጠይቀነው ያን ነገር ስላቃተው ነው ያልተቀበልነው ለማለት ምክንያታዊ ጉዳዮችን ማቅረብ ጀመሩ ማለት ነው። وكان جملة جدال المشركين نزطا وساويان ይከራከሩባቸው ከነበሩት ጥያቄዎች መካከል ለምሳሌ አንዳንዶቹ ቢተከሱ انهم كانوا يطلبون من رسول الله صلى الله عليه وسلم الآيات المعجزات معناتنا سواج بتفطرواچو ليسرواچو يميار ما يشالو ነገሮችን ተአምሮችን እንዲያሳዩአቸው ቢጠይቁ ጀመረ አንተ ያላህ ነብይ ከሆንክ ያላህ ወዳጅ ነህና አንተ ያልከውን ሁሉ ሊያረግልህ ይችላል ለምን እንዲያታረግም ለምን እንዲያታረግም ይያሉ የተለያየ ጥያቄዎችን ያቀርቡላቸው ጀመረ ማለት ነው ይሄንም እየሚያረጉት ያ የተባለው ነገር ቢፈጸም ሊያምኑ አይደለም ማለት ነው ተደረደራል እንግዲያውሳ ያ ያለው ነገር ማድረግ ካቃተው ይሄው ውሸታም ስለሆነ ነው ያቃተው ብለው ህዝብን ለማወናበድ እንዲመቻቸው ማለት ነው ታጂዘን ሳቸውን የተሳናቸው ለማስመሰልና ወይናደን ድርቅናቸውን ለመግለጽ ሲሉ ዝም ብለው የውንጭ አልፋ ክርክርና ጭቅጭቅ ፈጥሩ ጀመር ማለት ነው ያን ነገር ቢያደርጉላቸው እናምናለን የሚል ቅልቦና ቢኖራቸው ኑሮ አላህም ይቀበላቸው ነበር ግን እነሱ ለክርክርና ለማድረግ እንጂ ለመቀበል አይደለም ወቀት ተከረረ ذلك منهم مرارا وتكرارا ይሄ ጥያቄ በጣም ተደጋግሞ ነው የቀረበላቸው ማለት ነው በተለያየ መልኩ የተለያየ ቃላቶችን ይደረድሩ ነበር منهم عندها في اوقات مختلفه جنا اول الرساله ላይ ጀምሮ እስከ መጨረሻው ድረስ በተለያየ ጊዜ የተለያዩ ጥያቄዎችን ያቀርቡላቸው ነበር ማለት ነው። ከምን ዛሬ ይቀርቡ ከነበሩት የማስተኛ ጥያቄዎች አንደሆም ይስማዑ مرهን في المسجد الحرام مشرك العرب قريشዎቹ المسجد الحرام ላይ ተሰባሰቡና واستشاروا بينهم በመካከላቸው ውይይት አደረጉ ምን አይነት ጥያቄ አፋጣጭ ሆነ ጥያቄ እንፍጠርለትና ያን ጥያቄ መመለስ ያቀሰው ውሸታም ነው ብለን እኛ መግለጫ እናወጣለን ብለው ዶለቱና አደሙ ማለት ወተሻሩ ነበር መሆን ያለበት ወተሻሩ በሚለው ፈንታ ተሻሩ ማለት ሌላ ሰው አማከሩ ማለት ነው ተሻሩ ማለት ምን ይበጀናል ይሄን ሰው የምን እናድርገው እናሱን ለማሳፈርና ለማጋለጥ ከባድ የሆኑ ጥያቄዎችን እናዘጋጅና ለነዚህ ጥያቄዎች መልስ ከሰጠህ እንሽና ምን ልሃለን አልበለዚያ ግን ይህን ካላስፈጸም ኩሸታም ነህና በቃም ተገልጠሃል ብለን አዋረድ ያለብን ብለው አደሙ ቶማ አርሰሉ ለነቢ ሰለላሁ ዐለይሂ ወሰለም እና ይህንን ከወሰኑና የሚቀርቦቸውን ጥያቄዎች ታዘጋጁ በኋላ እንፈልግሃለን እናነጋግረን እንፈልጋለን ብለው መልእክተኛ ላኩባቸው ማለት ነው እና መልእክተኛው መጥቶ ምን አለ አና አሽራፈ ቆሚከ የወገኖች አለቃ የጎሳ መሪዎች ማለት ነው ፈሪስ ተማው ሊከልሙክ አንተን በዚህ ባመጣው ጉዳይ ሊያነጋግሩ ተሰባስበው እንዲቦታ ይጠብቁሃል ስለዚህ መጥተህ አነጋግረን ብለውሃል ብለው ልክ ለማመን እንደፈለገ ሰው ጥሪ ያቀርቡላቸው ማለት ነው ያኔ ነብዩ አለይሂ ሰላቱ ወሰለም መቼም በሄ ጉዳይ አስተሳሰባቸው ተወያይተው ናቶሎና አናግረን ማለታቸው ሊያምኑ ፈልገው ይሆናል የሚል ተስፋ ተሰማቸውና ይሄዱላቸው ነው ማለት فحيث ان النبي كان حريصا على رشدهم እነዚህ ሰዎች ማንኛውም መልኩ ወደ ቀና ልቦናቸው እንዲመለሱ ጽኑ ፍላጎት ነበራቸው ነብዩ አንድ ቀን ምናልባት ታቅላቸው ተመልሰው حقን ይቀበሉ ይሆናል ይሉ ነበር غايه الحرص እና በጣም ድንበር ያለፈ ጉጉት ነበራቸው ወገኖቻቸው እንዲያምኑላቸው ከማቃል አላህ ተዓላ ይሄንንም አላህ በተለያየ አያት ገልጦታል ነብዩ ቁረይሾች እንዲያምኑላቸው የነበራቸውን ፍላጎትና ከፍተኛ ጉጉት ፈላአለከ ባኺዑ ነፍሰከ አላ አሳርሂም ኢለሚኑ ቢሃዳል ሐዲስ አሰፋ በሚለው አያት ወይም በሌሎች አያቶች ተደጋግሞ ይሄን ገልጦታል አላህ ነብዩ የተጣለባቸው ኃላፊነት ሪሳላ ማድረስ ነው በሊግ ማኡንዚለ ኢለይክ ወለም ተፈአል ፈማ በለግተ ሪሳለተሁና ያላቸው መልእክቱን ካደረሱ በኋላ የፈለገ ኢማን የፈለገ ይካድ ተመን ሻፈል ምን ወመን ሻፈል ይፍር ነው እሳቸው ግን ከሐላፊነታቸው አልፈው ከደግነትና ለወገን ተቆርቋሪ ከመሆናቸው የተነሳ እንዴት ይሄን የመሰለ ዲላም ጥቸላቸው ሰዎች ይሄን ሳይቀበሉ ይቀራሉ ምናልባት እኔ ባቀራረቤ ድክመት አሳይቼ ይሆናል እያሉ ከሚገባቸው በላይ ይጥሩና ይጨነቁ ነበር ሰዎችን ለማሳመን ያን ጭንቀታቸውን ሲተቸው አላህ ምን አለ ፈላአለከ ባኺዑ ነፍሰከ አንተ ሰውዬ ራስህን አደጋ ላይ እንዳትጥል ምናልባት አሁን እያደረክ ባለው ነገር ህይወትህን አደጋ ላይ ልትጥል የሚያሰጋ ሁኔታ ላይ ነው ያለው አላቸው አላ አሳሪህም እነዚህ ጥላቶችህ በተቃራኒው መንገድ በመጓዛቸው አንተን ባለመቀበላቸው ያለህ ቁጭትና ሀዘን ጤንነትህን አደጋ ላይ እየጣለው ነው አለ። ኢንለሙእሚኑ በሃዘ አልሐዲስ አሰፋ፣ ይሄ ወደ አንተ በተወረደው አዲስ መመሪያ ታላመኑ እነዚህን ሰዎች እንዴት አድርጌ ነው ማሳመን ያለብኝ? እንዴት አያምኑም? እያልክ በመፍከንከንና በመጨነቅ ራስክን አደጋ ላይ እንዳትጥል ያሰጋሃል እስከ ማለት ድረስ ሄደ ማለት ነው። እንግዲህ ይሄ ነብዩ አለይሂ ሰላቱ ወሰለም ሐላፊነታቸውን ለመወጣት ምን ያህል ከሚጠበቅባቸው በላይ ከፍተው የሄዱ መሆኑን ያመለክታል። አላህ አንድ ሰው ኢባዳ ቢያረግ ዳዕዋ ቢያረግ የፈለገውን ነገር ቢያደርግ ጨምር ነው የሚልህ እንጂ በምንም አይነት አበዛው አይልህም ማለት ነው። ግን ነብዩ አለይሂ ሰላቱ ወሰለም በተፈጥሯቸው የአላህን አማና በጣም ግምት ከመስጠታቸው የተነሳ ከሚፈልግባቸው በላይ አልፈው ለምን አንድ ሰው ሲሆን ይክዳል የሚል አቋም ነበራቸው። ይህን የመሰለ እድል አግኝቶ የሰው ልጅ ጀነትና ጀሃነም በአማራጭነት ቀርቦለት ጀሃነምን እንዴት ይመርጣል? ወደ ጀነት መግባት አለበት እንዴት አርጌ ነው እያሉ ሌት ተቀን እንቅልፋቸው ረፍታቸውን ሰውተው ይጨነቁ ነበር። ያኔ አላህ ባጭር አገላለጽ ምን አለ? አንተ ሰውዬ ያልተባልከውን ነገር ያልታዘዝከውን ነገር ሁሉ ለምን ትጨነቃለህ? አሁን እኮ ለነሱ አላህ ያቀረበላቸውን ጥሪና ግብዣ ባለመቀበላቸው ለምን አልተቀበሉም በሚለው ነገር ላይ ከሚገባው በላይ እየተጨነቅ ህይወትን አደጋ ላይ እየጣልክ ነው ያለኸው አላቸው። አበዛኸው፣ ማን አዘዘህ እንደዚህ? ማለከ ኢለል በላው አለና الحساب አንተ መልእክት ማድረስ ነው ያለብህ፣ ከዛ በኋላ እኔ ነኝ የምከታተላቸው። አንተ ማንኛውም ሰው ሳታሳምን እንዲያትቀር ጥረህ ግረህ በተወርቀህ ተነስተህም ቢሆን አሳምናቸው ቢባል ነበር እንደዚህ መሆን ያለብህ። ማን አለህ እንደዚህ? ራስህን ለምን አደጋ ላይ ትጥላለህ አላቸው። ይሄ ውዳሴ ነው ለነብዩ አለይሂ ሰላቱ ወሰለም። እና በርታ፣ ጨምርበት በማለት ፈንታ አበዛኸው፣ እንደዚህ እኮ መጨነቅ የለብህም። በእነሱም በማሳመን ላይ በሚታረገው ጭንቀትና ውጣ ውረድ ራስክን አደጋ ላይ እየጣልክ ነው ብሎ አላህ ተቸው ማለት ነው እንቅስቃሴያቸውን። ፈቀርጃአሁም ሰሪያን የርጁ እስላመሁም፣ ሰዎቹን እፈልጋለን ብለው መልእክተኛ ስላላኩባቸው የእሳቸው ምኞትና ስሜት ይሄ ስለነበር በጣም በተቻኮለ መልክ መጡ። እና እነዚህ ሰው እንዲህ ብለው የላኩብኝማ አላህ ዱዓዬን ሰምቶኝ ምኞቴን ሊያደርግልኝ በቃ ተቀብለናል የሚል መግለጫ ሊያሰሙኝ ነው ብለው ፈጥነው መጡ ማለት ነው። እነሱ ያሰቡት ግን ተቃራኒው ነው። ፈቃሉ እና ልክ እንደመጡ ለምንድን ነው የጠራችሁኝ ሲሏቸው በመልሱ ምን አሉ? ቃሉ የሰናዲዱ ቁረይሽ፣ የቁረይሽ ባላባቶች እና እነዚህ አላህ ሱብሓነሁ ወተዓላ ሸቃዋ ያለበሳቸው እርጉሞች ምን አሉ? ኢነከ ትኽቢሩና አነ ሩሱለ ካነት ለሁም አያት፣ አንተ በተደጋጋሚ እንደነገርከን የወትሮ ነቢያቶችን ታሪክ ነግረህናል። የነ ኑህን፣ የነ ሁድን፣ የነ ሳሊህን፣ የነ ሙሳን፣ የነ ሱለይማን፣ የነ ዳውድን ታሪክ እየነገርከን ያለ ነው። እነዛ ሁሉ ነቢዮች ደግሞ ለእያንዳንዳቸው የራሳቸው የሆነ ልዩ ተአምር እንዳላቸውም ነግረህናል። ስለዚህ አንተ ደግሞ የሁሉም አጠቃላይ ነኝ እያልክ ነው፣ ከሁሉም በላይ አለቃ ነኝ እያልክ ነው። ስለዚህ እነሱ ያሳዩትን አይነት ተአምር ለምን አታሳየንም የሚል ጥያቄ ያቀረቡ ማለት ነው። ሲዶለት ያደረው እና አንተ ከነሱ የበለጥክ እንጂ አነስክ አይደለም። ሙሳ ዘንጉ እባብ የምትሆንለት ከሆነ የአንተ ዘንግ ለምን እባብ አይሆንም? ዒሳ ሙታንን በአላህ ስም ተነስ ብሎ የሚያስነሳው ከሆነ ለምን አንተስ አባቶቻችንን እነ ሙዶረን እነ ቁሰይን አታስነሳቸውም? ይሏቸው ጀመረ ማለት ነው። እነሱ አለይ ስለተጋራ ተጠራራ ግመል የሚወለድላቸው ከሆነ አንተስ ለምን ተመካ ተራራ ግመል አይወለድልህም? የሚል የገረረ ጥያቄዎችን አቀር ደረደሩ ማለት ነው። ካነት ሊሙሳ አሳ ተጋግመህ እንደነገርከን ነቢዩላህ ሙሳ ከሙዕጅዛቸው 9 ታላላቅ ሙዕጅዛዎች አሏቸው። የመጀመሪያውና ዋነኛው ዘንጋቸው እባብ ትሆንላቸዋለች በጥላት ፊት ማለት ነው። ብትረ ሙሴ እንደሚባለው በተለምዶ የበረሃ ወልገግድ ያለች ዘንግ ነበረቻቸው። እሷን ሲፈልጉ እንደ ዘንግ ይትመረኮዙባታል፣ ስንቃቸውን ያነግቡባታል። ሲፈልጉ ደግሞ ጥላት ፊት በሚሆንበት ጊዜ መሬት ሲጥሏት ወደ አሁኑ አፏን ከፍታ የምትወረወር እባብ ትሆናለች። ሲፈልጉ ደግሞ ጥቁር ድንጋይ ሲመቱባት ውሃ ታፈልቃለች። ሲፈልጉ ባህር ሲመቱባት ባህር ይገማመሳል። ስንት ስራ ትሰራለች አንዲት ዘንግ ማለት ነው። ይሄ እንግዲህ የአላህ ነብይ ነው፣ ትክክል ማለት ይሄ ነው አሉ። ሙሳ እንግዲህ ስላልደረሱባቸው ሙሳን ማድነቅ ጀመሩ። አንተ ታዲያ ተሙሳ ያነስክ አይደለም? ለምንድን ነው እንደዛ የማይሆንልህ? አንተ ዘንግስ በዚህ መልክ ለምን አገልግሎት አይሰጥም ብለው ጠየቋቸው ማለት ነው። ተሙድ ደሞ ናቃ ተወልዶላቸዋል ማለት የነብዩላህ ሳሊህ ህዝቦች ከጠየቁት መሰረት ነብዩላህ ሳሊህ ተጋራ ከተራራ ማሐ